እንደገና በመላእክቶች አመሩ ማለትም በሰባት ሰማያት ሁሉ የሞሉ ቅዱሳንና ንጹሃን የሆኑ የአላህ ባለሟሎችና አገልጋዮች የሆኑ መላእክቶች እንዳሉና እነሱም ለሙእሚኖች ታላቅ አርአያና ምሳሌ መሆናቸውን አውቀው በእነሱ መኖር በአካል የማይጠበቁና የማይታዩ ደቂቅና በጣም እንዳጀር የሆኑ ነገሮች ስለሆኑ አላህ ከነገረን ባናያቸው መኖራቸውን እንቀበላለን የሚሉ ማለት ነው። ያው በአላህ መተማመንን ለማረጋገጥ ነውና እንጂ በመላእክት ማመን ሲባል ሌሎች ክርስቲያኖችና የተለያየ እምነት ተከታዮች ለነሱ አምልኮት እንደሚፈጥዋቸው ለነሱ ማጎደድና መጣል ማለት አይደለም ማለት ነው። እንደገና በሩስሎች አመኑ ማለትም አላህ Subhanahu Wa Ta'ala ከሰዎች መካከለ የመረጣቸውና የንቡዋ ማዕረግ ያጎናጸፋቸው ነብያቶች በትክክል የአላህን መልእክት አድርሰዋል ብሎ የተቀበሉና የተከተሉ ማለት ነው። ከዛም ደግሞ ለነሱ ያመመሪያ እንዲሆን ያወረደላቸውን ኪታቦች የተቀበሉና ያመኑ ሁሉም ኪታቦች በአላህ ፍቃድ የተላኩ ናቸው። በመጨረሻ ግን መደምደሚያው ቁርአን ነው። በሱ ሁላቸውም ይዳኛሉና ይቋጫሉ ብሎ ያመኑ ከዛም ደግሞ ከሞት በኋላ መነሳትና መመንዳትን በጽኑ የሚያምኑ ከዛም በቀደር በዚህ ዓለም ሆነ በመጪው ዓለም የሚከናወነው ተግባር ሁሉ በግልም ሆነ በወል በአላህ ፍቃድና ውሳኔ መሆኑን በኸይሩንም ሽሩንም ከአላህ የመጣ መሆኑን ያወቁና ያመኑ የሆኑት ማለት ነው። ይነዚህ እንግዲህ መሰረታዊ የሆኑ አንኳር ነጥቦች ሲሆኑ አርካነል ኢማን የሚባሉት እንደገና ደግሞ ከነዚህ ጋር የተያዘ በቁርአን ውስጥ የተነገረውና በሐዲስ ሰሂህ የተመሰከረው ሁሉ ነገር ከአላህ የመጣ መሆኑን በጽኑ ያመኑ የሆኑት የሚለውን ሁሉ ያካትታል ማለት ነው። ወአሚሉ ሷሊሃት ወደሚለው ስንሻገር ደግሞ አርካነል ኢስላምን ያካትታል። ያው መልካም ስራ የሚባለው ተሻሃደተይን ጀምሮ ላኢላሃ ኢላላህ መሐመድ ረሱሉላህ የሚለው የህይወት መመሪያ መርሆ ነው ብሎ የተቀበሉና ይህንንም ማንንም ምንንም ሳይፈሩ የመሰከሩ በጥራትም ፊት ሲሆን ማለት ነው። እንደገና ደግሞ ሶላታቸውን ጊዜውን ጠብቀውና አክብረው አስተካክለውና አዘውትረው እድሜ ልካቸውን የሚሰግዱ ዘካታቸውንም ሁልጊዜ ሳይሰስቱ የሚለግሱ ጾማቸውንም አዳቡን አሟልተውና አስተካክለው የሚጾሙ የሀጅ ግዴታቸውንም የሚወጡ እነዚህ አምስቶቹ መሰረታዊ የኸይር ስራ ዋና አንኳሮች ቢሆኑ ከእነዚህ ጋር የተያያዙና የተዛመዱ በመቶና በሺ የሚቆጠሩ ደግሞ በቁርአን በሀዲስ የተነገሩ አሉ። እነዛን ሁሉ አቅም በፈቀደ ቁጥር የሰሩና ያሟሉ ነው የሚለው። ካነት ለሁም ጀናቱ ልፍርደውስ ኑዙራ፣ የፍርደውስ የተባለችው የጀነት ከፍተኛዋ ማዕረግ ለእነሱ ማረፊያና መስተናገጃ ሁና የተመደበችላቸው እንዲህ አይነቶቹ ናቸው ይላል። እንግዲህ ሁሉም ነገር በተግባር ነው። የቅድሞቹም ስማቸው ሳይሆን ምን ምን እንደሰሩ ከገለጸ በኋላ ያው ጀሃነም ነው የተዘጋጀላቸው ይላል። የአሁኖቹንም ደግሞ አሁንም በአቋማቸው በምን በምን ማመን እንዳለባቸው ምን ምን መስራት እንዳለባቸው መስፈርቱን ታስቀመጠ በኋላ በዚህ መለኪያ አልፈው የመጡ ከሆኑ እነዚህ ፍርደውስ የተባለው የጀነት ከፍተኛ ማዕረግ ቦታ ተይዞላቸዋል ለመስተንግዶ ነው የሚለው። እና በዛ በጀነት ፍርደውስ ከገቡ በኋላ ኻሊዲነ ፊሃ እንደዚህ እንደ ዱንያ ዓለም አንድ ሰሞን ተውለድ ልጮ የሚከስምና የሚጠፋ ሳይሆን ዘላለም ኗሪና ዘውታሪ ሆነው ይቀጥላሉ። ያለ ማርጀት፣ ያለ መተመም፣ ያለ መሞት፣ ያለ መሻር፣ ያለ መወገድ ማለት ነው። ላይቡና አናህ ወላ እና በዛ በጀነት ውስጥ የተዘጋጀላቸው መስተንግዶ በጣም የተሟላና የተስተካከለ ያማረ ከመሆኑ የተነሳ ከሷ የተወሰነ ጊዜ እንኳን መዘዋወርን አይሹም። ማለትም አንድ ሰው በአንድ ኑሮ ላይ በሚኖርበት ጊዜው በረዘመ ቁጥር ምንም ጥሩ ኑሮ ቢሆን እንኳ ይሰለቸዋል ይባላል። እና የዚህ አይነት ኑሮ እስከመቼ ነው ከዚህ የተሻለ ተቀያሪ ነገር በመጣልኝ እያለ ይመኛል። ስለዚህ በዱንያ ላይ የፈለገውን ያህል እንደ ዓለምን እንኳ ዳረት ተጋር ቢገዛ አንድ ሰው ስልጣን ኑሮት ደግሞ ሌላ ዓለም ኑሮ ያንንም በጨመርኩት ብሎ ይመኛል ማለት ነው። እዛ ጀነት ልፍርደውስ ግን ያሉ ባለጸጋዎች እንደዚህ አይነት ምኞት አይመጣባቸውም። ለምን? ከሚያስቡትና ከሚገምቱት ከሚመኙት በላይ የተሟላ ነገር ስለሆነ እዚህ ቀረሽና እዚህ ጎደለ የሚባል ባለመኖሩ የዘላለም ኑሮ እንኳ ቢቀጥሉ ሊሰለቹትና ሌላ ተለዋጭና ተቀያሪ ሊመኙለት አይቻልም። ሁልጊዜ እንደ አዲስ በጣም የሚያስደስትና የሚያረካ ነውና ማለት ነው። ወላው ካነ البحሩ ንዳደ ለከሊማት ረቢ ይላል። በዚህ ባህር ላይ ያሉት ትልልቅ ባህሮች ዩቃኒሶች ማለት ነው የለጌታ የቃላት መመዘልያ ፈሳሽ መድ ቀለም ቢሆኑ ኑሮ ይላል። እና እንደገና በዚህ በየብሱ ዓለም ላይ ደግሞ ያሉት የእንጨት አይነቶች ዛፍ የተባለ ዘር በመሆኑ እንደ ቀለም ተፍቆ እንደ ሸንበቆ የባህሩ ውሃ እንደ መድ ሆኖ እየተጠቀሰ የአላህ ቃላት ቢጻፍበትና ቢመዘገብበት ይላል። ለነፊደል ባህሩ በዓለም ላይ ያለው ባህር ሁሉ በመሆኑ ያልቅ ነበር ይሟጠጥ ነበረ ቀብላ አንተን ፈደ ከሊማቱ ረቢ የጌታ የቃላቶች ከመገባደዳቸው በፊት በላቸው። ወለው ጂና ቢምስሊ መልዳ አሁን ያለው ባህር ብቻ ሳይሆን ይሄንንም ያህል ደግሞ ብዙ እጥፍ ተጨማሪ ቢመጣ ያው dunia ከሆነ ድረስ ሁሉም ነገር አላቂ ነው ማለት ነው። ሌላው ቦታ ሰባቱ አብሁሪን ብሎ ገልጾታል። ዛሬ በመድር ላይ ያሉ ባህሮች ቀላል አይደሉም። የምድርን 3/4ኛውን የሸፈነው ነው የሚባለው። የብሱ 1/4ኛ ነው ዛሬ በአለም ላይ 3/4ኛው ባህር ነው የተያዘ የትልልቅ ቃኖች የሚባለው። ይህንን ሁሉ እንግዲህ እንደ መድ በብቃት እንደምትነከረው መድ ሆና በየብሱ አለም የሚገኘው ደግሞ የእንጨት አይነት ሁሉ እንደ ሸንበቆ ተፍቆ መቅለሚያ ቢደረግና እንደዚህ ቢጣፍበት የአላህ ቃል ይህን ሁሉ ጨርሶ እንደገና ደግሞ ይህንን የሚያህል 7 ሌላ ባህር ተጨምሮ አሁን ካለው በላይ ያው 7 የሚለውም ከ7 በላይ ቢጨመር ያልቃል ማለት አይደለም። 7 እዚህ ብታረግ እንኳን እንደሚባለው ምሳሌ ያነጋገር በመሆኑ ነው። ያን ያህል ቢጨመር ሁሉም ነገር እንጨት የተባለው ሁሉ ያልቃል፣ ውሃ የተባለው ሁሉ ይሟጠጣል። በመጨረሻ ግን የአላህ ቃል ሳይነካ ሳይገባደድ እንዳለ ይቀራል በላቸው ይላል። ይህን ያለበት ምክንያቱ የሁዶች አንዲ ጥያቄ አንስተው ነበረና ለዛ መልስ ነው። ነቢያችን አለይሂ ሰላቱ ወሰላም የአላህ መልእክተኛ ነኝ እኔ በመጨረሻ ጊዜ ይመጣል ተብሎ የተነገረልኝ ነብይ ነኝ ብለው ራሳቸውን ሲያስተዋውቁ በመጥቀኝነት ወዳቸው እያወቀ የሁዶቹ አንተ አይደለህም ትመጣለህ የተባልከው እርግጥ የመጨረሻው ነብይ ዓለም አቀፋዊ የሆነ አጠቃላይ ሆኖ ይመጣል ማለት እናቃለን በተውራት ተነግሯልና፣ ግን ይሄ ይሆን የሚችለው ባንተ ሳይሆን በሌሎች ነው አሉ መጥቀኞች ናቸውና። እና እነሱ የሁዶች ስለሆኑ እስራኤል ነው ይሄንን የሚሆነው ብለው ይገምቱ ነበር። ታረው ይወጡባቸው ጊዜ ይሄ ላንተ አይገባህም ከየሁዶች ነው እንዲመሆን ያለበት ብለው አጠቃራ ፈጠሩ መከራከር ጀመሩ። ይህም በሚያረጉ ጊዜ የተለያዩ ጥያቄዎች ውስብስብ የሆኑ ጥያቄዎች አመጡ ገባ። እንግዲህ ያላህ ነብይ ከሆንክ ይህን ጥያቄ መልስ እያሉ ከተውራት ውስጥ ሚጥራው የሆኑትን ቁልፍ ቁልፍ ነገሮች እያመጡ ይፈትሟቸው ነበር። እነዚያን ጥያቄዎች ባቀረቡ ቁጥር ነብዩ ደግሞ መልስ ይሰጡ ነበረ። በመጨረሻ አንድ ጊዜ በሸቃቸውና ነቢያችን አለይሂ ሰላም አሁን እናንተ እውቀት አለን ብላችሁ ነው እኛ ጋር እኔ ጋር ለመከራከር የምትሞክሩት? እንደው በከንቱ ነው እኮ የምትለቡ። ፈለጋችሁትን ብታመጡ እኔ ጌታ ስለሚነግረኝ መልሱን ያ ማሸነፊ አይቀርም በከንቱ አትድከሙ። ምን እውቀት ኑሯችሁ ነው ደግሞ ለመሆኑ እናንተ እኔ ጋር የምትከራከሩት አሏቸው። ይህ ጊዜ ሞራላቸው ተነካ። እንዴት አንተ በአንተ አቅም ከነዚህ ከግመል እረኞች ከአረቦች መካከል ተነስተ ጥንታዊ ታሪክ ያለን በብዙ መቶ የሚቆጠር ነቢይ ያስተናገርን እኛ እስራኤሎች ስለ ሃይማኖት እንዴት እውቀት የላችሁም ትለናለ? በጣም አዋረድከን እኮ ከእኛ የበለጠ ሃይማኖት አዋቂ ታዲያ በዚች ምድር ላይ ከቶ ውስጥ ማን አለ በማለት ማፍጠጥ ጀመሩ ይባላል። ይህ ጊዜ ያዋማ በሌላ ቦታ ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ እንዳለው የፈለገውን ያህል ባለብዙ እውቀት ነን ብትሉ በአላህ እውቀት ደረጃ የእናንተ እውቀት እሚንት ናት፣ ብትግሉ ጭልጥ ናት፣ ዋጋ ያላችሁም። አሁን ስለ ብዙ ነቢይ ታሪክ ታውቃላችሁ። ግኛችሁ ሁሉ ብትሰባሰብ የፍየል ቀንዳት ሞላም የእናንተ እውቀት። አላህ ግን ከሰጠኝ እኔ ከዛ የበለጠ ላመጣ እችላለሁ። እኔም በአቅሜ በተወሰነ ደረጃ ነው እንጂ የሰጠኝ። የአላህን እውቀትማ ጨርሰን ብንል የአላህ እውቀት እኮ በዚህ ዓለም ላይ ያለው ውሃ እንደ መድ ሆኖ በዓለም ላይ ያለ እንጨት እንደ ቀለም ሆኖ ቢጻፍ እንደገና 7 እጥፍ ቢጨመር ሌላም ቢጨመር አያልቅም እኮ። ስለዚህ ለሙሳም ሆነ ለኢሳ ለዳውድም ሆነ ለሱሌማን የተሰጡት ነገሮች ከብዙ በጥቂቱ እንደው ዝም ብሎ ጨረፍታናት እንጂ እናንተ ተውራት እንጂ ስለወረደ እኮ በሙሉ እውቀት የተባለኛ ይዘነዋል ማለት አትችሉም። የአላህ እውቀት እንኳን በዚህ ደረጃ በአንድ ጥራት በአንድ መጽሐፍ የሚካተት መሆኑ ቀርቶ የዓለም መድና የዓለም ቀለም በሙሉ ቢሰለፍና ቢታሰብ ሊገባጀር የማይችል ነውና ከዚህ አኳያ ነው የሃይማኖትን እውቀት መገምገም ያለባችሁ ብላ አስረዳቸው ነው የሚለው። እና ይህን በሚነግሯቸው ጊዜ እንግዲህ የሚሉትን አጡት ማለት ነው። የጌታ እውቀት የለም በተወሰነ መጽሐፍ ሊጠናቀቅ ይችላል ካሉ ጌታን እንደ ፍጡር አደረጉ ማለት ነው። ይህን ያህል የሚሰፋ ከሆነ ደግሞ ይህን ያህል እውቀት ደግሞ እንደሌላችሁ ግልጽ ነው፣ እሙን ነው በማለት አንበረከኳቸው። በዚህ ምሳሌያዊ አነጋገር አላህ ነግሯቸው ማለት ነው። እና የጌታዬ እውቀት በፈለገው ያህል በፍጡሩ ሁሉ በሙሉ ቢጻፍ ያ ሁሉ ነገር ያልቃል ይሟጠጣል እንጂ የጌታ እውቀት ተጽፎ የሚያልቅ አይደለም። ስለዚህ ተውራትም የተወሰነ እውቀት ነው ይዞ የመጣው። ይህም ቁርአን ቢሆን የተወሰነ እውቀት ነው፣ ካለፉት መጽሐፎች ሰፋ ይበል እንጂ አላህ ዘንድ ያለው እውቀት ሙሉ በሙሉ ሊወክል አይችልም ማለት ነው። ወለው ጂና ቢሚትሊሂ መደዳ እና በዚች በምድር ላይ ያሉትን ባህሮችም ሆነ እንጨቶች እንደገና በአምሳያ በአምሳያ እያቀፍንና እያባዛን ብንጨምርላቸውም የአላህን እውቀት የሚጨርሱበት አቅም አይኖራቸውም ማለት ነው። ወል ኢነማ አነ በሸሩ ሚትልኩም ለማንኛውም እኔ የአላህ ነብይ ነኝ ስላልኳችሁ ልበልጣችሁ ስለሆነ ምቀኝነት ተሰምቷችሁ ነው አይደለም? አንተ ከማን በልጠ ነው? እነማ አንተ በሸሩ ሚትሉን አይሏቸው ነበር። አዎ እኔ ልክ እንዳላችሁት የእናንተው ቢጤ ሰው ነኝ፣ ከሰው የተለየውም አይደለሁም። ልዩነት አንድ ነገር ብቻ ነው እንጂ ልክ እንደምትሉት በሁለት እግር መሄድ ከዙ ከሰዎች መካከል የወጣሁኝ አንድ ግለሰብ ነኝ ብላቸው ይላል። ወጥሮንስ በሰውነት እኔ ነኝ ተጠራጠርኩና ተነግሩኛላችሁ። ግን ልዩነቱ ሰው ቢሉ ሰው አይደለም። አንድ ትልቅ ጉዙፍ የሆነ ልዩነት አለ። እሱም ምንድነው? ወሃይ ኢለይ የአላህ መልእክት በእኔ በኩል የሚመጣ መሆኑ። በእናንተ በኩል እንደኔ በቁመታችሁ በውፍረታችሁ እኔን ብታሉም እንኳን አላህ ነብይ ያላደረጋችሁ ወሃይ አይወድላችሁም። እኔን ግን ሰው ከመሆኔ ጋራ ከእናንተ መካከል መረጠኝና በጧትና በማታ የአላህ ስብሐነ ወተዓላ መመሪያ ይደርሰኛል። የመመሪያውም ደግሞ ዋና ቁም ነገሩና መሰረቱ ምን የሚል ነው? አነማ ኢላሁኩም ኢላሁ ዋሂድ፣ የሁላችሁም አምላክ አንድና አንድ የሆነ ብቻ ጌታ ነው። በሁለትም በሶስትም አይባዛም። ክርስቲያኖች እንደሚሉት ሰላሱ ተላተቲን ከሶስት አባሎች አሉት እንደሚባለው አይደለም። መንፈስ ቅዱስ እና ወልድ አብ እንደሚባለው አይደለም ማለት ነው። አላሁል ዋሂዱል አሐድ በአካሉም በዛቱም በባህሪውም በስልጣኑም በማንኛውም መልኩ አቻና አጋር መሲር የሌለው አንድ ወጥ የሆነ ጌታ ነው የሚለው መርሆ ብቻ በጧት በማታ ይደርሰኛል። እናንተ ግን እዚህ ላይ እነ የተለያዩ ነገሮችን እየደረደራችሁ ነው የማንስማማው ማለት ነው። ወይም የሁዶች እንደሚሉት ዑዘይሩን ኢብኑላህ ዑዘይር የአላህ ልጅ ነው እንደምትሉት አይደለም። ወይም ደግሞ አልመሲሑ ኢብኑላህ እንደሚሉት አይደለም ክርስቲያኖች። ወይም ደግሞ ሙሽሪኩል አረብ አልመላኢከቱ በናቱላህ መላእክቶች አላህ ሴት ልጆች ናቸው ይሉ ነበረ። የሁሉ ከንቱ ነው። እንግዲህ ወጣ የዓለም ባለቤት የሆነው አላህ አንድ ብቻ ነው፣ በወላጅም በተወላጅም አይባዛም የሚለው ቋሚና ግልጽ የሆነ መርሆን ብቻ ነው በእኔ ዘንዳ የሚደርሰኝ። ይህ ደግሞ የሁሉም ነቢያቶች መመሪያ መሆኑን ታውቃላችሁ። ላኢላሀ ኢለላህ በነቢዩ መሐመድ ጊዜ የተጀመረ አይደለም። ከመጀመሪያው ነቢይ ጀምሮ ከአላህ በስተቀር አምላክ የለም፣ አምላክ ወላጅም ተወላጅም የለውም የሚል የሁሉም ነቢዮች መመሪያ ነው። ባይሆን የዘመኑ በወቅቱ የነበረው ነቢይ በሁለተኛው አረፍተ ነገር ነው የሚተካው። ላኢላሀ ኢለላህ ይባላል ኑህ ረሱሉላህ፣ ላኢላሀ ኢለላህ ሁድ ረሱሉላህ፣ ላኢላሀ ኢለላህ ሳሊሕ ረሱሉላህ፣ ላኢላሀ ኢለላህ እብራሂም ረሱሉላህ፣ ላኢላሀ ኢለላህ ሙሳ ረሱሉላህ እየተባለ መጣ እንጂ ላኢላሀ ኢለላህ ተቀይረ አታውቅም። እኔም ያችን መመሪያ ነው ይዣት የመጣሁት እንጂ አዲስ ፈሊጥ አይደለም በላቸው ይላል። ፈመን ካነ የርጁ ሊቃአ ረቢሂ፣ እና ከእንዲህ አይነቱ ጌታ ጋር ለመገናኘት ተስፋ የሚያደርግ ሰው የውመል ቂያማ ማለት ነው ወይም የሚፈራ ሰው። የርጁ የሚለው ሁለት አይነት ትርጉም አለው ማለት ነው። ይህም እንግዲህ አላሁል ዋሂዱል አሐድ የውመል ቂያማ ሆኖ እፊቱ ቀርባለሁኝ በሰራሁት መልካም ስራ እጠየቃለሁና እመነዳለሁ ብሎ የሚፈራ ወይም ደግሞ መልካም ስራ ከሰራሁኝ በሱ ዘንዳ መልካም ወረታ ሽልማት አገኛለሁ ብሎ ተስፋ የሚያደርግ ሰው ካለ ፈሊያመል አመለን ሷሊሃን፣ እዚች ዱንያ ላይ እያለ ሰለቸኝ ደከመኝ ሳይል ሁልጊዜ ጌታው የወደደውን መልካሙን ሁሉ ይስራ። ይሄ ነው ቁም ነገሩ። እና በእኔ በኩል የሚመጣው ወይ ከእናንተ የሚለየኝ ይሄ ነው ማለት ነው። ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ፣ ማንኛውም ኸይር ነገር በሚሰራ ጊዜ ደግሞ እያግበሰበሰ ለአላህ ሰራሁኝ እያለ እንደገና ደግሞ ለሌሎችም በተጓዳኝ እያጋራ አይደለም። በጌታው አምልኮት ማንንም ምንንም ሳያጋራ ንጹህ አድርጎ በስሜት ደረጃ በይሁንታ ደረጃ እንኳን ኸይር ነገር ሲሰራ ሰዎች እንዲያደንቁኝ እንዲያመሰግኑኝ እንዲያከብሩኝ የሚል እንኳ ስሜት ሳይጨምርበት ፍጹም ለአላህ ብቻ እንዲደሰትልኝ ብሎ መስራት ይኖርበታል። ይህን ያደረገ እንደሆነ በዚህ አይነት መመሪያ ህይወቱን ያጠናቀቀ ሰው የዘላለም ዲልና እድል ለሱ ነው የሚለው መመሪያ ስለሚደርሰኝ ከዚህ ላይ ነው እንጂ የተለያየ ነው። አለበለዚያ እናንተ እንደምትሉት እኔም የእናንተ ጊዜ ሰው ነበርኩኝ ብለ ንገራቸው ይላል። እና ዋናው ቁም ነገሩ እንግዲህ ተውሂድና ኢኽላስ ነው ማለት ነው። ወይም በሌላ አነጋገር ኢማን ሰሂህና አመለ ሳሊህ፣ ጤናማ ኢማንና ትክክለኛ ስራ ነው አላህ የሚፈልገው ማለት ነው። አለበለዚያ የማንም ዘር ጥቁርም ይሁን ነጭም ይሁን ምዕራባዊ ምስራቃዊም ቢሆን ይህ ጉዳዩ አይደለም። ለሱ ፍጹም ታማኝና ታዛዥ እሱን ብቻ የሚያመልክ ከሆነ አንድ ሰው በፈለገው ዘመን በፈለገው ሀገር ቢፈጠር የአላህ ወዳጅ ነው። ምክንያቱም የአላህን ፍቃድ ተቀብሏል፣ የነቢዮችን ፈለግ ተከትሏልና። ከዚህ ውጭ ግን እንኳን በቀጥታ ለጣዖት ማምለክ ይቅርና ከአላህ ሌላ ላለ ነገር መንበርከክ፣ መሳል፣ መጸለይ፣ መመጀን ይቅርና በስሜት ደረጃ እንኳ ይህንን ኸይር ነገር የሰራው እንደሆነ በአንድ በኩል ግዴታዬን ተወጣሁ፣ በሌላ በኩል ደግሞ ዘሌ ሷሊህ ነው አቢር ነው ብለው የአካባቢ ሰዎች ያወድሱኛል፣ ያደንቁኛል፣ ያከብሩኛል የሚል እንኳ ከተጨመረ ይሄ በአላህ ዘንዳ ተቀባይነት አይኖረውም። አመለ ሷሊህ አይደለም እና በአየታ ማጋራት የለበትም። ሪያ እና ሱምዓ የሚባለውን ነገር ሽርክ አለው ቁርአን ማለት ነው። በሀዲስ ኢነማ አኻፉ አለይኩም ሽርክ አልአስፈር እንዳሉት ረሱል አለይሂ ወሰለም። ይሄ ግልጽ የሆነውን የጣዖት አምልኮት ደጋግሜ ስለነገርኳችሁ ከአሁን በኋላ ትገቡበታላችሁ ብዬ ብዙ አልሰጋም አሉ። ግን የምሰጋው ስውር የሆነውን ረቂቁን ሽርክ ነው አሉ። ምንድነው ደግሞ ስውር የሆነ ሽርክ የምትሉ ሲሏቸው አርያ አሉ። ስውር የሆነ ሽርክ ማለት የምትሰራውን ስራ በዛህር ሲታይ ዒባዳ ነው፣ አላህ ይዘህን ነበር የምትሰራው፣ ግን በስሜትህ ለአላህ ብቻ ማረግን ስተህ የተለያዩ ዝናዎችና ክብሮች ውዳሴዎችና ምስጋና ሽልማቶች ከሰዎች የምትፈልግበት ነገር የስውር የሆነ ሽርክ ነው እና ከሱ ነው መጠንቀቅ ያለባችሁ። በጣም ለኡመቶች የምሰጋላቸው በዚህ በኩል ነው እንዳሉት። አሁንም ይህ አያት ማንኛው ሙእሚን የሚሰራው ኸይር ስራ ላይ ከአላህ ሌላ ማንም አይነት ስሜት እንዳይመጣበት መጠንቀቅ አለበት ማለት ነው። ሰዎች አመሰገኑ አላመሰገኑ ጉዳይ አይደለም። ጌታ ያዘዘህን ነገር መስራት ከዛ በኋላ ቢፈልጉ ይኮንኑ ቢፈልጉ ያመስግኑ የእነሱ ትርፍ ነው ነው የሚለው። በዚህ ደረጃ የሚሰራ ነገር ነው በእኔ ዘንዳ ተቀባይነት ያለው። አለበለዚያ እንኳን ጭርሱን ያልሰራው ወይም በግልጽ ያጋራው ይቅርና ለእኔ የሰራ እየመሰለ በስሜት ደረጃ ሌሎችን ነገሮችን አክብሮትና ለእነሱ ግምት ወይም ለእነሱ ስሜት የሚሰጥ ከሆነ ይህ እንኳ ዋጋ የለውም በማለት ያሳውቃልና ያስጠነቅቃል ነው። بسم الله الرحمن الرحيم كاف ها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك ربي شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله ربي رضيا. سورة مريم مكية وآياتها 98 مريم مكية والرجل سورة 6 ذات أنا 8 أنكتو اتشعلوبات وغرضها تكرر التوحيد يمكى سورة وشن جيت لمدو ያ በተፈር ነጥቦች ላይ ስለሚያተኩሩ እሷም እንደጓደኞቿ አባተፈር ላይ ልጅ ትኩረት ይኖራታል። ወደዚህ ላይ ገለው አላ አማላ ይልቁ ቢሂ አላህ Subhanahu Wa Ta'ala የማይገባው ከሆኑ ባህሪያቶች ሁሉ ታጠራለች ማለት የተለያዩ ካድሮች ጌታ Subhanahu Wa Ta'ala እንደ ፍጡር በማስመሰል የተለያዩ ለሱ የማይገቡና የማይመጥኑ ሁኔታዎችን ይናገራሉና ያ ነገር ከሱ ጋር የማይሄድ መሆኑን ትገልጻለች እና ታረጋግጣለች ማለት ነው። ወደፊት ያቂደት ኢማን ቢባት ወጀዛ ከሞት በኋላ የመነሳት ጉዳይ በጊዜው የነበሩት ኩፋሮች በጣም የዘበት መስራቸው ስለነበረ ደግሞ ይሄ የመነሳትና የመመንዳት ጉዳይ ያለቀለት እውነታ ነው በማለትም ታረጋግጣለች። በአጠቃላይ የሥራዎቹ ማዞሪያ ወይም ማጠንጠኛ አላህ Subhanahu Wa Ta'ala خالق السماوات والارض የሆነ ጌታ እንዳለና የሱ አጣና ቢጤ እንደረለ ብቸኛ አምላክ እንደሆነ ትገልጻለች ማለት ነው። ከዛም ጋራ በማያያዝ ይሄንን እንግዲህ የተውሂድ መሰረታዊ ነጥብ በመቀበልና ባለመቀበል የተሳሳቱትንና ትክክለኛ መስመር የተከተሉትን ሰዎች ምንነትና ማንነት ዳስሳለች። አረቶች ስለዘር ከሪማ ሊከፈስ ይላግላንዲያ ፈቅብላ ደግሞ የተለያዩ ታላላቅ ነብያቶችን ታሪክ ባጭር ባጭሩ አቀርባለች። ዘከርያ ያገና ከመነሻው አካባቢ እንደገና ያህያ ልጃቸው ከዛም ጋር በማያያዝ የመርየምንና የኢሳን የልጃቸውን ጉዳይ ከዛም በመቀጠል ደግሞ የነብዩላህ ኢብራሂምን ታሪክ ከዛም አልፋ እና ኢስሐቅና ያዕቆብን ዳስሳለች ማለት ነው። በእነዚህ ሁሉ ታሪክ እንግዲህ በየጣልቃው ለተውሂድ ያደረጉትን ተጋርሎና ሽርክና ሙሽሪኮች ደግሞ ያደረሱባቸውን ጥቃትና ጉዳት በማጣቀስ የታሪክን መረጃ ለማቅረብ ተሞክራለች ማለት ነው። ወታደተ ፍሱረቱ አንባዲ መሻይል ቂያማ ወደ ማጠቃለያ አካባቢ ደግሞ ቂያማ በሚደርስ ጊዜ በውስጥ ያዘላት ያዘለው መከራና ችግር ምን እንደሚመስል ትገልጻለች። ዋና አህዋል ዛሊከ ልየውም ረሂም ሐይቱ ለይሱ ፊሂ ከፈረቱ ሙጅሪሙን በዚህ በዱንያ ላይ በፍራትና በጥጋብ ተወጥረው ማናደብን ሲሉ የነበሩ ከሃዲዎች ሁሉ በዛ ቀን በጭንቀትና በውርደት ተወጠው ምን እንደያዛት የትብ የምርክስ የሚሄዱና ምንም አይነት መናገር የማይችሉ መሆናቸውን ትገልጻለች። ወከተመት ሱራቱል ከሪማ ቢተንዚሂላሂ አኒል ወለዲ ወሽሪኪ ወነዚር ፈማተቃላዩም አካባቢ እንደገና አላህ Subhanahu Wa Ta'ala ከልጅና ከስልጣናት ጋር የጠራና የራቀ ምንም ቢጤና ቢጥ አንታያ የሌለው መሆኑን በመግለጽ ታጠቃልላለች ነው። እና ሲያኔዋ ሱረቱ መርየም የተባለው ያው የመርየምና የልጃቸው ጉዳይ በሰፊው የተነገረባት በመሆኑ የሳቸው ስም እንደመታሰቢያ ሆኖ በቋሚ መልኩ እንዳይረሳ ለማድረግ ነው። ካፋ ያ አይንሷ አላሁ አለሙ ቢሙራዲ እንዲህ አይነቶቹ ቃለ ማህጠር አላህ ሱብሃነሁ ወተዓላ ራሱ ካልሆነ በስተቀር ማንም ሰው ትክክለኛ ትርጉሙን አያውቀውምና ከመተርጎም ዝም ብሎ አላህ ይወቅ ብሎ ማለፉ ይመረጣል። በተደጋጋሚ በመሰሎች ውስጥ እንደተባለው ማለት ነው። መነጧቲም በነሃሚ ذكر رحمة ربك عبده زكريا جيتش سورة الله سبحانه وتعالى باريون زكريا بره الرأيو يا وستعبات يهونيش سورة نجمان نبي الله زكريا انجلي لبزو زمنات عند قدر ياسا سباچون ناجتا چون يلمنو يسألهو لزام الله سيادهو ارميات چو يغفاهو بمج الرشاة اسفال مقرد سكار ربو بلسك ابك اهونيتا الله بره الرأيو نابزنتو يزور الله چون نا አብስታቸውን የተቀበለበትና ያስተታቸው መሆኑ የሚወጣባትና የሚገለጽባት ሱራ ነች ነው የሚለው። ኢዝናዳ ረበሁ ኒዳአን ኸፊያ እና ነብዩ ዘከሪያ በጣም ምስጥር በሆነ ጥሪ ጌታውን በጠራ ጊዜ የነበረው ሁኔታ አውታላቸው። ሪታ በእኽላስ በለሊት ጨለማ ለብሰው ማንም ሰው በማያውና በማይታዘዝበት ወቅትና ሁኔታ ጌታቸውን ከልባቸው ጸልዩትና ለመኑት ማለት ነው። ላለባቸው ችግር መስ እንዲሰጣቸው እና እንደት ብለው ነው የጠሩት? ቃል ረቢ ጌታዬ ሆይ እኒ ወሃነ ለአዝሙ ሚኒ እኔ ይሄ እድሜ እየገፋ ከመሄዱ የተነሳ አጥንቴ ላላ ተብረከረከ አሉ። ሰው እንግዲህ እርጅና እየተጫነው ሲመጣ ጉልበቱ እየከዳው ሰውነቱ እያሸበሸበ እንደገና ሰውነቱ እየተንቀጠቀጠና አይኑ እየደበዘዘ ጆሮ እየደከመ ስለሚሄድ ይኸው ያፍለኝነት እድሜን አሳልፌ በእርጅና እንደገና ቁልቁለት ጉዞ በመቀጠል አጥንቴ ሁሉ ላላ እንኳን ስጋውና ቆዳው ቀርቶ አጥንቱ እንኳን እንደፊቱ ኃይል የለውም ማለታቸው ነው። ወሽታ አለ ራስ ሸይበን ራሴ ደግሞ በሽበት ተንበለበላል። ያው ጥቁር የነበረው ጠጉሬ ወደ ነጭነት ተለወጠና አዋረረ ማለታቸው ነው። ወለማኩም ቢልዋኢከ ረቢ ሸቅያ እስካሁን ደግሞ ከልጅነት እስካሁን ድረስ እኔ አሳስቦኝ አንተን በጠየቅኩና በለመንኩ ቁጥር አንተ ያቀረብኩት አቤቱታ እንዲህ ብለኸኝና አሳፍረኸኝ ድለቢስ አድርገኸኝም አታውቅም። መልካም ነው ያስለመድከኝ። ይህችን ጉዳይ ብቻ እስካሁን ምላሽ ባለማገኘት ይሄ ነው እንጂ እስከ ዛሬ ብዙ ውለታዎችን ውለህልኛል፣ ዱዓዬንም ተቀብለኸኛል እና አሁንም ይህችን የመልስ ስጠኝ በማለት አጥብቀው ተማጸኑ ማለት ነው። እና ጉዳዩ ምን እንደሆነ ይገልጻል ራሳቸው። ወኢኒ ኽፍቱል መዋሊየ ሚን ወራኢ እና አሁን ይህንን አቤቱታ ደጋግሜና አጠንክሬ የማቀርበውና የምጠይቅህ ከእኔ እልፈት በኋላ ያው እድሜ እየተገባደደውና መሞቴ ስለማይቀር ከሞትኩ በኋላ ከኋላዬ የሚቀሩ ቤተሰቦቼና ቤተዘመዶቼ የኔን አደራ በሚገባ ተቀብለው ያከብሩት አልመሰለኝም፣ ፈርቻቸዋለሁኛ። እና ያጎት ልጆች ነበሯቸው ይባላል፣ የእሳቸው መካን ነበሩ ልጅ የላቸው። ስለዚህ እነዚህ የዘመድ ልጆች አጎት ያክስት ልጆች እኔ ከእርሱ በኋላ የዲኑን ኃላፊነት በሚገባ ተቀብለው በብቃት ይወጡ መስሎ አልታየኝም፣ ፈራኋቸዋል። ወካነት ምርአት ያቂረን ባለቤቴ ደግሞ ከልጅነት ጀምሮ እስካሁን ድረስ አንድ ቀን ጸንሳና ወልዳ የማታቅ ድርቅ ያለች መካን ነች። ፋሀብሊ ሚለዱን ከወልያ ግን አንተ ታልክ የሚቸግርህ ነገር የለምና ይህንን አደራዬን የሚረከበኝ ከአንተ ዘንዳ የካብራቴ የወጣ ልጅ ለግሰኝና እባካ አስደስተኝ በማለት ልጅ እንዲወለድላቸው አጥብቀው በለሊት ጨለማ ግንጣቸውን ዝቅ አድርገው ማንም በማያይና በማይሰማበት ቦታ የለመነኝ ጊዜ የነበረውን ሁኔታ አንሳና አስታውሳቸው በማለት ስለ ነቢዩላህ ዘከርያ ዱዓ የሰጠውን ምላሽ ሊገልጽ ነው ማለት ነው። እና እንግዲህ የአላህ ነቢዮች ህጋዊ ነገር እንኳ ለመጠየቅ አላህን በጣም ከማክበርና ከመፍራታቸው ብዛት የተነሳ ብዙ ዳርዳሩን ሂደው ነው ኋላ እንደገና የሚጠቅሱት እንጂ ቀጥታ እንዲያርግልኝ ለማለት እንኳ አላህን ይፈሩታል ማለት ነው። መጀመሪያ ምክንያቱን ዱዓ እንዲያደርጉ ያስገድዳቸውን ሁኔታ ገረደሩ ማለት ነው። እኔ እንደ ማንኛውም ሰው ግድ ልጅ ካልወለድኩኝ ብዬ አይደለም የምለምንህ፣ ግን የዲኑ ጉዳይ የኃላፊነቱ ስላስጨነቀኝ እነዚህ የዘመዶች የአጎት ያክስት ልጆች ያላቸው የዲን ስሜት ቀዝቃዛ ነው። እኔ ካለፍኩላቸው በኋላ ሁላቸውም ዝም ብለው ዱርዬ ሆነው የዱን ነገር ወደ ጎን ትተው እንዲሁ ያቀሩታል ብዬ ፈራሁኝ። ግን የኔ ከአብራኬ የወጣ የኔው ስሜት ያለበት ልጅ ብትሰጠኝ ያ የበለጠ አስተማማኝ ይሆናል ብዬ ገምታለሁኝና መቼም እኔ አሁን ያለሁበት እድሜና እንደገና ደግሞ የባለቤት የሁኔታ እንኳ ለመውለድ መች ባይሆንም አንተ ሳልክ ስለማይቸግርህ እባክህ ከዚቹ ከባለቤት አንተ ወለጅ ሳልካት የማይሆን የለምና አስወልድልኝ በማለት ለመኑ እና እሳቸው እድሜያቸው ከ መቶ በላይ ነበረ። ሴትዮዋም ወደ 90 ምናምን ተጠግተዋል ይባላል። በዛ እድሜ ያሉ እንግዲህ ካሁን ስለምን ቆይተዋል። አሁንም ተስፋ ባለመቁረጥ ግን ልጅ እንዲወለድላቸው ደጋግመው ይለምኑ ነበረ ይባላል። እና ነገሩ እንግዲህ በተለምዶ ልጅ የሚወለድበት ደረጃ ላይ አይደለም ያሉት። አንደኛ የሁለታቸው እድሜ ያው በጣም አርጅተዋል፣ በዛ ደረጃ መውለድ የሚቻልበት ነገር አይደለም። ሁለተኛ ደግሞ ሴትዮዋ እንደዛ አርጅታና አፍጅታ ቀርቶ በልጅነትና በወጣትነቷ እንኳን አንድ ቀን እንደ ለማስወረድ እንኳ ደረጃ ያህል አርግዛ አታውቅም። እንዲህ አይነት ድርቅ ያለ መካን እንደገና እርግና ተጨምሮበት በሽማግሌ ባል ተወልዳለች ብሎ መጠበቁ ይሄ እንደ ዘበት ነገር ነው። ግን አንተ ታልክ የሚቸግር የለም፣ ያው ሁሉም ነገር ሰበብ ነው፣ ታለ ሰበብ መስራት ትችላለህ እና እባክህ ጌታዬ እንደምንም ብለህ ልጅ ስጠኝ በማለት አጥብቀው ጸለዩ ነው የምለው። የሪቱኒ ወየሪቱኒ አለ ያዕቆብ አሉ። እና ይህ ልጅ እንዲወለድልኝ የፈለግኩት እኔንና እንዲሁም የያዕቁብ ዘሮችን እንዲወርሳቸው በማሰብ ነው አሉ። እና እና ነቢዩላህ ያዕቁብ እንግዲህ ቅድመ አያቶቻቸው ናቸው እና እኔ ከእነሱ ይህን ንቡዋና ሪሳላ እንደተቀበልኩኝ ሁሉ እኔ ደግሞ ዘር አልባ ሁኜ እንዳልቋረጥ ከኔና ከላይ ሲወርድ ሲዋረድ የመጣውን የንቡዋ ማዕረግ እንዲወርስልኝና እኔን እንዲተካኝ አስቤ ነው። ወጃአልሁ ረቢ ረቢያ፣ ደግሞ ልጅ ስለተወለደ አባቱን ይተካል ማለትም አይደለምና አንተ የተወደደ እና በአንተ ዘንዳ የተከበረ ሰውም አድርገው ለእኛም ለአባትና ለአያቶቻችንም አንተ ያው መልካም ችሎታ ለግሰህን ነው እና ለዚህ ደረጃ የበቃ ነው። ልጁ መወለዱ ብቻ ሳይሆን ተወልዶ አባቱንና አያቶችን የሚተካ በአንተ ዘንዳ የተወደደ እና የተባረከም አድርገው በማለት ለመኑ ነው። يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا. يا زكريا نانت زكريا ويا لأجه الله سبحانه وتعالى إنا نبشرك بغلام اسمه يحيى أن سمم يحيى يمبال لجي عند من نساته إنا بسرها لن ذاتب لها لأجه لم نجعل له من قبل سميا أن لذي لجي كهم كدم አቻ ወይም ሞክሼ ያላደረግንለት የሆነ በዚህ ስያሜ ካሁን ቀደም ማንኛውም ሰው የህያ በሚባል ስም ተጠርቶ አያውቅም። ይህ አይነት ስም ያለው ልጅ ወደፊት በቅርብ እንደምንሰጥህ እናበስራሃለን በማለት መልካም ላይ ሰጣቸው ማለት ነው። እና የህያ የተባሉበት ምክንያቱ አንደኛ የእናት አባታቸውን የመውለድ ተስፋቸው በጣም ተመነመነ በኋላ ያንን የተዳከመውን ተስፋ ህያው የሚያደርግ የሚያድይዝ ማለት ነው። ሁለተኛ ደግሞ በእድሜዋ ሙሉ መጠነስ የማያውቀውን የእናቱን ማህፀን እሱ በመምጣቱ ያደሰ የሆነ ተብሏል። እና እንዲህ አይነት ልጅ እንሰጥሃለን በማለት አላህ ሱብሓነሁ ወተዓላ አስደሰታቸው። ልጁ ገና ከመጠነሱና ከመወለዱ በፊት ግን በቅድሚያ ስሙ ተወጣ። ከሌሎቹ ሁሉ ነቢይ ልዩ የሚያደርጋቸው ይህን ሰውዬ ስማቸውን አላህ ነው ቀጥታ ያወጣው። እንደገና ደግሞ ከመወለዳቸው በፊት ለምን የወላጆቻቸው ጉጉት በጣም ከፍ ያለ በመሆኑ እድሜያቸው ስለገፋ ይሄ ነገር ሳይሳካል እንሞታለን ብለው ይሰጉ ስለነበረ በእርግጠኝነት የሚሰጡ መሆናቸውን እንዲያምኑበት ብሎ ነው ከነስሙ አስቀድሞ ያወጣላቸው በድቤ ማለት ነው። እና ከዚህ የምንገነዘበው ቁም ነገር ቢኖር አንድ ሰው ዱዓ በሚያደርግበት ጊዜ ለዱዓው ምላሽ ሳያገኝ ብዙ ዘመናትና አመታት ቢያስቆጥርም እንኳ ተስፋ መቁረጥና መሰልቸት የሌለበት መሆኑ ነው። ምክንያቱም ዱዓ የሚያደርግ ሰው አላህ ሱብሓነሁ ወተዓላ እንዲሰጠው ነው እንጂ እሱ በፈለገው ቦታና ወቅት አይደለም። ለማኝ ያው ልመናውን ማቅረብ ነው ያለበት። ሰጪ ክፍል ነው የልመናው መልስ መቼ መሆን እንዳለበት የሚያውቀው። እና ዱዓ ራሱ ኢባዳ ስለሆነ በአሁኑ ወቅት ብቻ ካላረክልኝ ብሎ አቁርፎ መተው የለም። ዱዓ ማድረግ ነው ያለበት በለቱ ያ ነገር ከተሳካ መልካም፣ ካልሆነም ደግሞ በሌላ መንገድ በአላህ በፈለገው ቦታና ወቅት መልስ ይሰጣልና ከኢባዳው እንግዲህ አዳቡን ከማወቃቸው የተነሳ ነው ሳይሰለቹ ይህን ያህል ጊዜ ሊለምኑ የቻሉት። እንደገና አላህ ለወዳጆቹም ቢሆን አንዳንድ ጊዜ ለሕክማው ዱዓውን ቶሎ ምላሽ ሳይሰጥ የሚቆይበት ጊዜ እንዳለና ሌሎቹ ሰዎችም ዱዓዬን እምቢ አለኝ ብሎ ማኳረር እንደሌለ